የሚባለውን እያየን ነው። ከዛ ውስጥ በቀደም ጅኖች ማን እንደሆኑ፣ ስራቸው ምን እንደሆነ፣ በምን አላህ ሱብሓነሁ ወተዓላ እንደተቆጣቸው ደግሞ ምን እንደ ሲሰራ እንደነበር ከአደም ጋር የነበረውን አንዳንድ አህዋሎችን አይተን ነበር። የምናየው እሱን እራሱ ከሄዱ ሸይጣን የሸይጣንን ተንኮል ማለት ነው። ኢብሊስን ተንኮል የምናይበት ነው። ባለፈው ደርስ እንዳየነው ኢብሊስ ለአደም ስጁድ አድርግለት ብሎ በተጠየቀበት ሰዓት ያንን ነገር በመቀኝነት እንቢ በማለቱ አላህ ሱብሓነሁ ወተዓላ ከራህመቱ እንዳስወጣውና ከአላህ ራህመት እንደተወረወረ አይተን ነበር። በዚህ ጊዜ ኢብሊስ እንደማለ እንዲሁም ደግሞ እንደዛተም አይተናል። ምን ብሎ ይሄንን ክብር ሰጥተው ስጁድ አድርግለት ብለህ ያልከኝን ይሄንን አደም የሚባለውን ሰው የሱን ዝርያ አለ እስከ የውም አልቂያማ የምታቆየኝ ከሆነ እድሜ የምትሰጠኝ ከሆነ አጠማቸዋለሁ፣ ካንተ መንገድ አርቃቸው፣ ካንተ የተመረጡ ባሪያዎችህ ሲቀሩ አለና አላህ ደግሞ ሂድ አላቸው እንደፈለከ አድርጋቸው ብሎ ከፈቀደለት በኋላ የኔም ባሪያ አትችላቸውም። ወማ ካና ለከ አለይሂም ሚን ሱልጣንን በእነሱ ላይ ስልጣን አይኖርህም ብሎ አላህ ሱብሓነሁ ወተዓላ ኢብሊስ ላከው ለኩፋሮች ወይ ደግሞ ለሸይጣን ለሚጫወትባቸው ሰዎች ማለት ነው። طبعاً ሸይጣን በኩፋሮቹ ላይ ምንም የሚያደርገው ጥረት የለም። ምክንያቱም አንዴ ከእስልምና አውጥቶ ከአላህ ረህመት እስካወጣቸው ድረስ ያኒ ኢብሊስ ምንም አይነት ማዕሲያ ወይ ደግሞ ምራቸው ምንም የሚደንቅ ነገር አይደለም። لانه لا معصيه اعظم بعد الكفر ይሄንን ቃዳ ያዙልኝ። አንድ ካፊር ወይ ደግሞ አንድ ካላህ መንገድ የወጣ ሰው ኸምር ቢጠጣ ዚና ቢሰራ ወይ ደግሞ የተአላህ ማይወዳቸው ነገሮችን ቢያደርግ አይደንቅም። ምክንያቱም ከኩፍር በላይ ማለት ነው ከኩፍር በላይ ወንጀል የለምና ተቀባን። እና እንደምታውቁት አላህ ሱብሓነሁ ወተዓላ በቁርአን እንደነገረን ፈኢብሊስ ለዐነሁ አላህ ኢብሊስ አላህ ይርገመውና ሐዩን ኢልአን ከዛን ጊዜ ጀምሮ እስከ ዛሬ ድረስ አለ ወደፊትም ይኖራል ኢላ የውም አልቂያማ ቢነስ አልቁርአን ቁርአኑ እንደነገረን እስከ የውም አልቂያማ ይኖራል ይቀመጣል ማለት ነው። እንዲሁም ኢብሊስ ዳውቶ እንደፈለገ አድርጓቸው የሚፈልገውን አዘው የሚፈልገውን አሰርቷቸው የሚፈልጉት እንዲያጠፉ ካስደረገ በኋላ የውም አልቂያማ አሉ በጀሃነም ውስጥ ኩርሲ ይቀመጥለታል አሉ። የምን ኩርሲ? የእንጨት ወይስ ደግሞ የብረት ወይ ደግሞ የወርቅ ነው? ላ የእሳት የጀሃነም ከጀሃነም እሳት የተሰራ ኩርሲ ይሰራለትና እዛ ኩርሲ ላይ ቁጭ ብሎ ሰዎቹን ያናገራቸዋል። ማንን? በዱንያ ሲጫውንያ ሲያጠማቸው በዱንያ ከመንገድ ሲያወጣቸው የነበረው ሰዎች ያናገራቸዋል። ምን ብሎ وقال الشيطان لما قضى الامر ሸይጣን ተናገረ አለ አላህ جل جلاله لما قضى الامر ነገሮች ሁሉ ካለቁ የውም አልቂያማ መጥቶ ሰዎች የጀና ጀና ገብቶ የጀሃነም ጀሃነም ገብቶ የተቀጣ ተቀጥቶ ሁሉም ሰዎች ቦታቸውን ከያዙ በኋላ ኢብሊስ ጓደኞቹን ያናገራቸዋል። ምን ብሎ ኢነላሁ ወዐደኩም ወዐደል ሐቅ ጌታ አላህ ይላቸዋል ለእናንተ የገባው ቃል ኪዳን ነበር ያ ቃል ኪዳን ሞልቶታል። ምንድነው ቃል ኪዳኑ? ያአላህ ጀነት አለ ጀሃነም አለ ትሞታለህ ትቀሰቀሳለህ የውም አልቂያማ ሂሳብ አለ ሲራጥ አለ ሚዛን አለ ብሎ ነገሩሃል በቁርአን በአንቢያዎች መንገድ ተነገራችሁ ሰማችሁ ያንን የተናገረውን ቃል ኪዳን ሞልቶታል። ኢነላሁ ወዐደኩም ወዐደል ሐቅ እውነተኛ የሆነውን ትክክለኛ የሆነውን ቃል ኪዳን በሞላው ያ ቃል ኪዳኑ በጋዳ አያችሁት ወወዐድቱኩም ፈአኽለፍቱኩም የኔ ቃል ኪዳን ደግሞ እኔ ያልኳችሁ እኔ ያሳሰጥኳችሁ ስተት በቂያማ ጀሃነም የለም ጀነት የሚባል ነገር የለም ብዬ የተናገርኩት ውሸት ነው አለ። ያንን የተናገርኩትን አስተባበልኩት ወማ ካነ ሊየ ዐለይኩም ሚን ሱልጣን ነገር ግን አለ ሸይጣን በእናንተ ላይ እኮ ስልጣን አልነበረኝም سبحان الله بنانت لاي سلطان አልነበረኝም በግድሽም በግድጄ ኸምር እንድጠጣላልኩም በግድሽ ወደሞ ዚና እንድትሰራ አላደረኩም ያኒ ባንተ ላይ ስልጣን አልነበረኝም ራሱ ቁ ሸይጣን የሚናገረው ንግግር ነው። ወማ ካነ ሊ ዐለይኩም ሚን ሱልጣን እኔ بنانت ላይ ምንም አይነት ስልጣን አልነበረኝም ምንድነው እንጂ ኢላ አንዳውቱኩም ትሪ ብቻ ነው አለ ተጣራው ኑ አልኳችሁ ወደ ጀሀነም ኑ አልኳችሁ ወደ አላህ ቁጣ ኑ ብያችሁ ስል እናንተ ያንን ቁጣ ሰምታችሁ ስትጀብቱም ሊ ለኔ ታዘዛችሁ በቃ እኔ በግድ ባዛችሁ አዎ ዛሬ ልቀጣችላለሁ ወይ ደግሞ ልትወቅሱን ትችላላችሁ ግን እኔኮ መናገር ብቻ ነው እናንተ ደግሞ ደካሞች ስለነበራችሁ ፈዛዛዎች ስለነበራችሁ የኔን ንግግር ሰምታችሁ ፈስተጀብቱም ሊ ለኔ ታዘዛችሁልኝ ፈላ ተልሙኒ ስለዚህ ይላል እኔን አትወቅሱኝ ለምንድን ነው እንደዚህ አረከን ለምንድን ነው እዚህ ውስጥ ያስገባህን ብላችሁ እኔን መውቀስ አትችሉም ወሉሙ አንፉሰኩም እናንተ ራሳችሁን ወቀሱ እኔን ከምትወቅሱ ከኔ ጋር ከምትጨቃጨቁ ከኔ ጋር ከምትነጋገሩ ወደ ራሳችሁ ተመልሳችሁ ራሳችሁን አናግሩ ወማ አና ቢሙስሪኩም ወማ አንቱም ቢሙስሪኪየ ዛሬ ይላችኋል ዛሬ እናንተም እኔም ምንም የምንተጋገዘው ነገር የለም እኔ ለእናንተ ማድርግላችሁ ነገር የለም እናንተም ለኔ የምትሆኑት ምንም ጉዳይ የለም እኩል ነን እናንተም ማረግም የለም እናንተም ለኔ አታረጉ ኢኒ ከፈርቱ ቢማ አሽረክቱሙኒ ሚን ቀብል አስለን ይላችኋል አስለን እኔኮ እንደሱ አድርጋችሁ የተገዛችሁን ጌታዬን ይላል አላህን በሱ ከፍሬ ነበር ከዚህ በፊት እናንተ ግን እያወቃችሁ እየሰማችሁ በሱ እየከፈርኩ ማለት ነው እንቢብዬ እንብትኝነቴን በግልጽ እየተናገርኩ እንደከፈርኩበት እየከፈርኩበትና ከሱ መንገድ እንደወጣው ተናግሬ ነበር አለ ان الظالمين لهم عذاب اليم ስለዚህ ይላል ኢብሊስ ማለት ነው ظالموቹ الله جل جلاله قال ان الظالمين اننا نفسوቻቸውን ይበደሉ ሰዎች يوم القيامه من الله تعالى لهم عذاب اليم اسامعتو يعني مجرشاتو كابليس ጋ እዛ جهنم እሳት ውስጥ መቃጠል ብቻ ነው ማለት ነው طيب እንዴት ነው ሸይጣን ሰዎችን የሚጣራው ይሄው እኔ አለ እናንተን ያዘዝኳችሁ በጉልበት የለም ብሏል ስለዚህ እንዴት አድርጎ ነው ሸይጣን ሰዎችን ሊያሰስታቸው የሚችለው ሲባል حتى الله جل جلاله بالقران است ان كيد الشيطان كان ضعيفا يا شيطان تنكلكو تكام تكام انا والله سبحان الله شيطان كيدو مالتن يا شيطان تنكل بتام دكامان سلازي ايه بزي تنكل يمتحللو مالتن ويدمو بكتت قسب يعني بقلالو اسو بسو شبكه است ወይ ደግሞ በሱ ተንኮል ውስጥ በቀላሉ መግባት የሚችለው ከሱ የበለጠ ضعيف ነው ማለት ነው ለምን የሸይጣን ከይድ ወይ ደግሞ የሸይጣን ተንኮል በጣም የሚገርመው ነገር በመقابلው يعني የዚህ ተቃራኒ ማለት ነው የሰው ልጅ ሆና እየበላች እየጠጣች መናያት አብራት አብርሃንን የምትኖር ልጃችን እናት ወይ ደግሞ እናታችን አልሙሂም ከኛ ጋር እንደኛ አይነት ሆና ሴትን አላህ የሷን ተንኮል ወይ ደግሞ የሴትን መላምን ብሎ ጠራው ኢነ ከይደኩን አዚም የናንተ መላ አላችሁ ሴቶችን የናንተ መላ የናንተ ተንኮል በጣም ትልቅ ነው አላችሁ ሸይጣንን ግን ኢነ ከይደ ሸይጣኒ ካነ ضعيفًا طيب ምን ያረግ ነበር ኢብሊስ ብለናል ከዚህ በፊት ያቺን ያጠፋተን ጥፋት ከማጥፋቱ በፊት እስሙ አዛዚል ነው አሉ وقال النقاش يميبالو عند عليم منالو وكنيته قصل اسمه يا ابليس ابو كربوس يبال هذا ስለዚህ ኢብሊስ የእንዴት አድርጎ ነው ሰዎችን የሚያሳስታቸው የሚለውን ነብይ ሰለላሁ ዐለይሂ ወሰለም ነግረውን ነበር በሐዲስ አንድ ሰው በነቢያችን ዘመን እሳቸው በህይወታቸው ይያሉ ደጃል ተብለው የሚታወቀው ሰው ኢብኑ ሰያድ ሳፊ ኢብኑ ሰያድ የሚባል አንድ ሰው በነቢያችን ዘመን ደጃል ሆኖ ወጥቶ ነበር ሰዎችን ሙካሸፋት ገይቢያት አቃለ ብሎ የሚናገር ሰው ማለት ነው እና አንድ ቀን ከነብይ ጋር ሰለላሁ ዐለይሂ ወሰለም ተገናኙና ነብያችን ሰለላሁ ዐለይሂ ወሰለም ኢብኑ ሳፊ ኢብኑ ሰያድ የሚባለውን ሰው ጠየቁት ምን ብሎ ማዛ ተራ አሉት እስኪ አንተ ሰዎችን ገይብ አቃለው እንደዚህ ነገር ይታያኛል ብለህ የምታወራው ምን ይታያል ብሎ ጠየቁት ነብይ ሰለላሁ ዐለይሂ ወሰለም قال ارى ما اي من عليه ሰይ ኢብኑ ሰያድ የሚባል ሰው እኔ ትልቅ አልጋ አየው አለ ምን ላይ ውሃ ላይ አለ فقال النبي صلى الله عليه وسلم اخس فلن تعد قدرك اسكت قالت ዝም አሉት አይነጥፋ አንተኮ ያንተን ደረጃ አታልፍም አሁን ይሄንን የምትነገረው በሸይጣን ሙካሸፋት ነው። ሸይጣን ያሳየህ ነገር ነው የምታየው እንጂ ምንም አዲስ ነገር አንተ የምታቀው ነገር የለም አሉ። ስለዚህ ማለት ነው በነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ እንደተወራው ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? አርሹ ኢብሊስ ፊል ባህር የኢብሊስ አርሽ ወይ ደግሞ ኩርሲ ወይ ደግሞ አልጋው ያለው ባህር ላይ ነው አሉ። የባዕሱ ሰራያሁ ፊ ኩል የውም በየቀኑ የሚያሰማራቸው ደንበኛ ሰራተኞች ማለት ነው። አርሽ ላይ ሆኖ ማለት ነው አርሽ ላይ ቁጭ ብሎ የራሱን ወታደሮቹን የራሱን ወዛደሮቹን የራሱን ሰራተኞቹን ያሰራጫል በአለም ላይ ማለት ነው። ምን እንዲያደርጉ? የፍቲኑን الناس ሰዎችን ከአላህ ዲን እንዲፈታተኑ አለ። فاعظمهم عنده منزلا ሸይጣን ዘንዳ ትልቅ ደረጃ ያለው ሽልማት የሚያገኘው የሚወደደው የሚከበረው ከነኛ ወዛደሮቹ ወይ ደግሞ ከዛ ሰራተኞቹ ኢብሊስ የሚወደው ሰው ማን ነው አሉ። فاعظمهم منزله اعظمهم فتنه للناس ሰዎችን በጣም ማሳሳትና ሰዎችን ከመንገድ ማውጣት የቻለ እሱ ነው ኢብሊስ ጋር የሚወደደው አሉ። በሌላ ሐዲስ ደግሞ ስለ ሷፊ ኢብኑ ሰያድ የሚባል ቀደም ሱኒ ነገር ቆጭ ሰዎች ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ምንድነው የሚታየህ ብለው ሲጠይቁት قال عرى عرشا على البحر እኔ ባህር ላይ አንድ ትልቅ ኩርሲ ወይ ደግሞ ትልቅ አልጋ አያለው አለ። حوله الحيتان እዛ አልጋ አጠገብ ደግሞ ወይ ደግሞ ኩርሲው አጠገብ ብዙ እባቦች አሉ ማለት ነው። አርጋው ወይ ደግሞ ያኛው አርሹ በባህር ውስጥ ያለው የተከበበው በመንደናው በእባቦች ማለት ነው። فقال رسول الله صلى الله عليه وسلم ይሄ ሰው ይሄን ነገር ሲናገር ነብይ ምን አሉ? صدق ذلك عرش الرحمن ونت النوال ይሄ አሁን አርሽ አይቻለው ውሃ ላይ ውሃው አጠገብ ወይ ደግሞ አርሹ አጠገብ እነኚህ እባቦች አሉ ብሎ የተናገረው ወነቱን ነው አሉ። አሁን አንድ በጣም ትልቅ ለሁላችንም ወይ እንዲሁም ለሙስሊሞቹ ማለት ነው ለሙስሊሞቹ ሰለፍት አንድ ትልቅ ሐዲስ አለ ሁላችንም ልንጠቀምበት የሚገባ ማለት ነው ወይ ደግሞ ሁሌ ልናስበው ልንረሳው የማይገባ አንዳችን ለአንዳችን ማስተላለፍ ያለብን ሐዲስ ማለት ነው። روى الامام احمد من طريق معاذ التميمي وابي الزبير عن جابر بن عبد الله قال انني بديهن صلى الله عليه وسلم اندزي قالوا ان الشيطان ابليس قالوا شيطان يميبالو قد يئس ان يعبده المصلون يا الله مؤمنوچ ويدمو مسلموچ ويدمو سجاجوچ كاهم بوحالا سجدتن تتو ويدمو لله مسجد تتو لنا يسجدون يال يميل تسفا يلوم قالوا تصوروا انغدي بدن بادمتو ابليس قالوا ካሁን በኋላ እነኚህ ሰዎች ሰላትን ተተው ወይ ደግሞ ለአላህ መስገድ ተተው ለኔ ይሰግዱኛል የሚል ተስፋ የለውም አሉ። ይሄንን ተስፋ ቆረጣሉ። ግን አሉ የሱ ተስፋ ወይ ደግሞ የሱ ስራ ወላኪን ፊ ተሐዲስ بينهم በመሐከላቸው ገብቶ ማፋጃት ማባላት አለ እነሱ ነው። ስለዚህ አሉ ኢብሊስ በሙስሊሞቹ መሐከል ገብቶ እንዳይስማሙ ያደርጋቸዋል ማለት ነው። አንድነት የጠፋው ወንድማማችነት የጠፋው መዋደድ የጠፋው መከባበር የጠፋው መነፋፈቅ የጠፋው ሙስሊሞች አንድ መሆን የሚከለከላቸው ምንድነው? ኢብሊስ ነው ማለት ነው። ለምን? ቅጣት ወይ ደግሞ በቀል ነው። እነኚህ ሰዎች ለምን ለኔ ኢባዳ አያደርጉልኝም? ተቃላችሁ ኢብሊስ አሉ። በኒ አደም ሁሌ በኒ አደም ስጁድ ሲያደርግ ያለቅሳል አሉ። ኢብሊስ ያለቅሳል ሁሌ ምክንያቱም እንደዚህ ይላል ወይኔ ጉዴ ፈላ ይላል የእኔ ለስጁድ ታዝዤ ስጁዱን እንብ ያልኩኝ በኒ አደም ደግሞ ስጁድን ታዞ አለ ያንን ስጁድ ስላደረገ ጉዴ ፈላ ይላል። ስለዚህ ሸይጣን ትልቁ የሚያደርገው ምንድነው? አትሕሪጆቹ በሙስሊሞቹ መሐከል እንዲፋጁ ያረጋቸዋል አለ። قال بل بذو حديث النبي صلى الله عليه وسلم ان الشيطان ابليس قال يضع عرشه على الماء يانن كرسيون وهالا يادرغنا قالوا ثم يبعث سراياه يانن غوادنيوچون وي دغمو سراتنيوچون يلكاچوال سوتش است اندي سراچو فاقربهم عنده منزله كذا وسط ከተላኩት ውስጥ እሱ ዘንዳ ክብር ያሉት እና ማናቸው ሰዎችን በደንብ የሚያሳስቱ ናቸው አለ። ስለዚህ አለ የተላኩት ሰራተኞቹ ወታደሮች ወይ ደግሞ የሱ ተከታዮች ይሄዳው ይመጣሉ አሉ። ስራቸውን ጨርሰው ማታ ይገባሉ ይጠይቃቸዋል እንዴት አረካቸው እንዴት አልካቸው ብሎ ይጠይቃቸዋል። فيقول عنه يلال ما زلت بفلان حتى ما زلت في فلان فيقول ما زلت بفلان حتى تركته وهو يقول كذا وكذا اني كويلال ይብለ የሚባለው ሰው ጋር ሄጄ አሳሳትኩት እንደዚህ በል እንደዚህ ተናገር እንደዚህ አድርግ እንደዚህ ሁን ብዬ አዘዝኩት አለ። ያቺን ቃል መጥፎ ቃል ተናግሮ ወይ ደግሞ ወንቁት ይላል ያኛው ይሄንን ሲናገር ኢብሊስ ደሞ ሚሏል فيقول ኢብሊስ لا والله ما صنعت شيئا انت من ما ادركتم بمناس ብቻ አሳሳትከው ይሄ ቀላል ነው ይለዋል። ወይጂ احدهم አንዱ ደሞ ይመጣና ይላል ما تركته هل توقعته ماله حتى فرقت بينه وبين اهلي بسونا على ببيته مكان بسونا ببيت سمحل جبتي بسونا بميستو محل جبتي اسكاطر اسكاطلاچو اسكافاتاچو درس ያኛውን እንደዚህ ለዋል ያኛውን እንደዚህ ላታል። አብዛኛውን ጊዜ አይታችሁ ከሆነ ባልና ሚስት በመሐከላቸው ሸይጣን ስለገባ ማለት ነው ኢብሊስ ስለገባ በብዛት ዓለም ላይ አሁን የሚበዛው ተቀላጭ ጣላቅ ወይ ደግሞ መፋታት የሚባለው ነገር ከጋብቻ ጋር እኩል ለምሆን ትንሽ ነው የሚቀረው። ለምሳሌ በየአመቱ በዓለም ያ ይሄን ያህል ተጋቡ ቢባል በዛው ንስባ ደግሞ ቢቆጠርና በዓለም ላይ የሚፋቱ ሙስሊሞች ይሄን ያህል ነው ቢባል ከዛ ጋር የካዱ ይሆኑ ያን እኩል ሊሆን በጣም ነው የሚቀረው ማለት ነው። ምክንያቱ ምንድነው የሚያጣላቸው የሚያጨቃጭቃቸው ምንድነው የሰይጣን ስራ ማለት ነው። በባልና በሚስት መሐከል ትንሽ ነገር ትብሳለች ወይ ደግሞ ትንሽ ነገር ትካበዳለች ለጓደኛው ወይ ደግሞ ለቅርብ ዘመድ ወይ ደግሞ ለሌላ ሰው ቢናገር ቢለው የማያበሳጨው ነገር ለሚስቱ ወይ ደግሞ ለባለቤቱ የተናገረው ነገር ያበሳጫዋል ያበሳጫታል። እሷም በፋንታዋ ማለት ነው ለጓደኛዎቿ የፈለገ ነገር ብትባባል እንኳን ከባል ጋር ስትጣላ ምን አለ ሸይጣን ቹ ይላቸዋል ከስር ማለት ነው። እንዴ እንዴት እንደዚህ ይላል እንዴት እንደዚህ ይናገራል እንዴት እንደዚህ ይሆናል ብሎ በመሐከላቸው ላይ ይጋጩና አለ ይሄ ሰው ሁልቶና በመሐከል ገብቶ ባልና ሚስት ሲያፋታ ልጅና አባት ሲያጣላ ወይ ደግሞ ወንድምና ወንድም ሲያጋጭ መጨረሻ ላይ መጥቶ ይለዋል ኢብሊስ ምን ይለዋል እኔ እኮ ይላል ከሌና ከሌ የሚባሉትን አጣላዋቸው እንዲሁም ማጣላት ብቻ አይደለም እስኪፋቱ ድረስ አልተውኳቸው በብዛት ማለት ነው። ባልና ሚስት ከተናደዱና ከተጣሉኮ ወዲያውኑ በአፍላ የሚመጣ እሷም ፍታይ ነው በጣም እንዲሁም ባሆኑ ጊዜ በዛ ማለት ነው። ካልሆነልህኮ ልትፈታኝ ትችላለህ እንዲሁም ፍታኝ ትላለች እሷ እሱኛውን ደግሞ ካልሆነኮ ፈታሻለሁ ይላታል። ያኒ በጣም ያኒ ይሄ የጠላቅና የመላያቱ ጉዳይ ሰዎች ምላስ ላይ ቀላል ነው ነገሮች በድርድር ነገሮች በንግግር ነገሮች በቀላል መንገድ መፋታት እየተቻሉ ማለት ነው። በቀላሉ ባልና ሚስት ይለያያሉ በቀላሉ ልጆች በመሐላ ይጎዳሉ ማለት ነው በዚህ በተፈጠረው ነገር። ታዲያ ይሄ ሸይጣን ባልና ሚስትን ወይ ደግሞ የተቀራረቡ የሚዋደዱ ዘመዶችን አጣልቶ ከመጣ በኋላ ይነግራዋል ለማ ለዛኛው ለንጉሱ ለኢብሊሱ ምን ይለዋል አልተውኳቸውም እስካጣላሁ አጣልቼ በመሐከላቸው እሳት ሆኜ በመሐከላቸው እስኪጣሉና እስኪላዩ ድረስ አልተውኳቸውም ብሎ ሲናገር فيقول شيطان انت انت صار انت جاي انت متشلل انت مشرع يقول ويقول له نعم انت يلوال انت نسو مالت سرا مالت اندزي عينت نو يلوال الله جل جلاله بالقران سله سحر بتناغربت مالت نو ابليس سوچت سحر يستمرعچوال ሰዎች ስህር እንዲማሩ ያስተምራቸዋል። ስህር ሰዎች የሚማሩት እኮ ለኸይር ነገር አይደለም። ማንኛውም ሰው እኔ መተተን ተምሬያለሁ የሚል ሰው ወይ ደግሞ ለኸይር ነገር መተተን ተማርኩ የሚል ሰው እንዳትቀበሉት አላህ የማይወደው በጣም ከእውነት የራቀ ውሸት ነው። አላህ በቁርአኑ የተማሩት አለ ስህርን የተማሩት ما يفرقون به بين المرء وزوجه በባልና ሚስት መሐከል ገብተው ለማጣላት ብቻ ነው። ወይ ደግሞ ለማራራቅ ብቻ ነው ማለት ነው። አንዳንድ ጊዜ አንዳንድ በጣም ልባቸው ضعيፍ የሆኑ ሴቶች ወይ ደግሞ ضعيፍ የሆኑ ሰዎች ደግሞ ምን ያደርጋሉ? ባሌ በደንብ እንዲይዘኝ፣ ባሌ በደንብ እንዲወደኝ አንድ መድኃኒት ላድርግለት ይገባል ያሉት። አንድ መድኃኒት ላድርግ፣ ያን መድኃኒት ያረኩለት እንደሆነ ሊወደኝ ይችላል፣ ሊቀርብኝ ይችላል። እንዲሁም ይላልው አንዳንዶቹ ወደ ሌላ ሴት እንዳያይ አይኑ እንዲሰወር እኔ ላይ ብቻ አይኑ እንትን እንዲል አደርገዋለሁ ይላሉ። كان هناك قرفة ذكرها بعض العلماء كذيب فيت كنبروا السلام يميقر من قرية هناقروت نقرار الآن عندك يسيالو عندك يسيت باللاي هي انتن يميبال بامارن يمستفاكر يميبالو أدلم يميبالو النقر سهل تادر قبت فلقج بالو اللي مياز معلتم عنده هدبات ويدقمو عنده يشيشات ويدقمو بالأحرى أبزاني ويمياسبوت عنده يقبابات معلتم. المهم መዳኒት እየሰራች ይገረማቸዋል። ይሄን እየሰራችው መዳኒት እንደ አጋጣሚ ቦታ ወይ ደግሞ እየሰራችበት ምግቡ ላይ ምግቡን አስቀምጣ ወይ ደግሞ የሆነ ቦታ አድርጋ እንደ አጋጣሚ ከቤት ወጣ ረሳችው። ያኒ ሰውየው ሳይበላው ማለት ነው፣ ሰውየው ጋር ሳይደርስ። المهم ቤት ውስጥ በጋላቸው ኮርማ በጋም ኮርማ የሆነ ያኒ የወንድ ጾታ ያለው በግ ማለት ነው። ይገርማቸዋል ይሄ በግ እንደጋጣሚ ገብቶ እሷ ሳታይ ያንን እሷ ያዘጋጀችውን ስህር ወይ ደግሞ እሷ ያዘጋጀችውን የሰራችውን መተት መጥቶ ያበጉ ይበለዋል። ሴትየዋ አንስታ خلاص يعني ስህሩ ተሰራ ወይ ደግሞ ስህሩ ተደረገ ብላ አንስታ ምግቡን ስትሰጥ ለካ يعني መዳኒቱ ቁዋ የለም ወይ ደግሞ ከውስጡ የተደረገበት ወይ ደግሞ እሷ ያደረገችው በጉ በልቶታል። የሚገርመው ነገር አሉ ያ የበላው በጉ ማለት አፈቀራታል። እሷ ምኝታ ቤት ስትገባ ከሷ ጋር ምኝታ ቤት፣ መጥበክ ስትገባ ከሷ ጋር መጥበክ፣ ከቤት ስትወጣ ከሷ ጋር፣ ስትቀመጥ ከሷ ጋር፣ ስትቆም ከሷ ጋር። መጨረሻ ላይ ሱብሃንአላህ يعني ነገሮች ሁሉ ሀያት ሁሉ ተገለባብጦ ማለት ነው። ምን ሆነች? በጋ ፈቀራት ማለት ነው። አንዳንዶቹ ደግሞ ሱብሃንአላህ እነዚህ አነ ነገር ይሰራሉ ብለው ወይ ደግሞ እንሰራለን ብለው ባሎቻቸው ላይ ማለት ነው ባሎቻቸው ፉዞ የሚያርቀዋል። ያኒ ባል አንዳንድ ጊዜ መዳኒት ይደረግበትና ያ የተደረገበት መዳኒት ፍቅር ማምጣት አይደለም ሰውየውን ጭንቅላቱን ይነካዋል። ያኒ ያብዳል ማለት ነው፣ እብደት ውስጥ ይገባል። المهم ይሄ ስህር የሚባለው ነገር የሚደረገው ማለት ነው ወይ ደግሞ ይሄ የሚሆንበት ዋናው ما يفرقون به بين المرء وزوجه ባልና ሚስት ለማፋታት ብቻ ነው። ላ ምንም አላማ የለውም ማለት ነው። طيب ስለዚህ ይሄ ኢብሊስ አለ ይሄ ኢብሊስ ዋና እሱ የሚፈልገው በስህር ምክንያት انه الشيطان ان السحر الملتقى عن الشياطين من الانس والجن يتواصل به الى التفرقه بين المتالفين غايه التالف بتاهم يمواددوا بتاهم يمكبابروا بتاهم يمفقاقروا سوچن بمقنينت مكنيات انديطالو اندايواددوا يارغنا سوچن يابتاتناچوالالا لذي نو الله بالقران قل اعوذ برب الناس ملك الناس اله الناس من شر الوسواس الخناس الذي يوسوس في صدور الناس من الجنه والناس. قالوا يا محمد الله بالله اتبك الله برب الناس يسوچ كله جيتا ملك الناس يسوچ كله نغوس من شر الوسواس الخناس كمانኛውም مطفو وسواس ويدمو كمانኛውም وسواس كهونو شر الخناس الذي يوسوس في صدور الناس بسبوچ لبوست ማለትም بسبوچ لبوست ገብቶ የሚነፋ ማለትም ምን ሊያረግ ሰዎችን እንዳልነው ሊያያያቸው ማለትም من الجنة والناس ከሰዎችም እነኚኮ የሚያጣሉ ወይ ደግሞ እነኚ ወስዋስ الخናስ የሚባሉትኮ ኢብሊስ ብቻ አይደለም የሰው ልጅም ሸያጢን አለ። ሸያጢን በጣም የሚገርማችሁ ነገር አንድ እህታችን ብዙ ጊዜ የምትለው ነገር አለ والله አለች الله بالقران من الجنة والناس ከሰዎችም ከጅንም አሉ አለ። ምን የሚያደርጉ ሰዎችን የሚያሳስቱ ግን አለች አንድ እህታችን ሸይጣን አለች الله بالقران አዘዘን አዑዙ ቢላሂ ሚነ ሸይጣን ረጂም ስትል አለች የጅን ሸይጣን ይሄድልሃል ይርቀልሃል አለች የሰው ልጅ ግን አይሄድም አለች አዑዙ ቢላሂ ሚነ ሸይጣን ረጂም ብሎ አይሄድም ምክንያቱም አታቆማ ማን ኢብሊስ እንደሆነ يعني ማን ሸይጣን እንደሆነ አን ሸይጣን ረጂም አትልም ምክንያቱም አዑዙ ቢላሂ ሚነ ሸይጣን ረጂም ስትል ያኛው ኢብሊስ ወይ ደግሞ ሸይጣኑ ሊሄድ ይችላል የሰው ልጅ ካንተው ጋር ይቆያል ማለት ነው እና በጣም ልንጠነቀቅ ይገባል ምን አሉ ነብይ ሰለላሁ ዐለይሂ ወሰለም ان الشيطان يجري من ابن ادم مجرى الدم شيطان በሰዎች መሐከል ወይ በሰዎች ደም ውስጥ ይሰራጫል ይሄዳል ይጓዛል አሉ እንደምን እንደ ደም ስራችን ማለት ነው ውስጣችን ነው የሚሄደው ማለት ነው حتى النبي صلى الله عليه وسلم ይሄን ሐዲስ ተናገሩበት አንድ ቀን ኢዕቲካፍ ላይ ይያሉ ኢዕቲካፍ ላይ ይያሉ ባለቤታቸው ለጉዳይ መጣ ፈለገቻቸው ወደ መስጊድ መጣ ለተናገራቸው ማለት ነው መጣችና እሳቸው መስጊድ ውስጥ ይያሉ طبعاً አጣታ ይፈቀደምና አናገረቻቸው ከዛ ከተናገሩና የምትፈልገውን ሐጃ ከጨረሱላት ያዲ የጠየቀችው ነገር ከነገራት በኋላ ማታ ነውና ሊሸኙዋት ወደ ውጪ ወጡ ከመስጊድ ማለት ነው ወደ ውጪ ሲወጡ ትንሽ በርላ እዛው መስጊድ አካባቢ ላይ ቆሞ ከሚስታቸው ጋር ያወራሉ ከሴት ጋር ቆሞ ያወራሉ ማለት ነው እና ሁለት ሰሃቢዎች መንገድ አለፉ ያን ያጠጋባቸው አለፉ ማለት ነው ልክ ነብያችን ሰለላሁ ዐለይሂ ወሰለም ከሴት ጋር መቆማቸውን ሲያዩ ፈጠን ብለው ሄዱ ምክንያቱም ነብያችን ከሴት ጋር እየቆሙ ነው ብለው ያኒ ላለማስነቃት ነው ያለሚባለው አሪፍ መሆናቸው ማለት ነው ከዛ አላሪስሊ ቆማሉ አረ ቀስ ብሎ ምንም የሚያስሮጥ ነገር የለም ቀስ ብላችሁ ቆማ ለፍት ይችላልችሁ انها صفيه ሷኮ ምስቴናታሉ ሷኮ ምስቲናት ምን ይሄን ያልሮጥበትና የምታካብዱት ነገር አንዳንድ ሰው በጣም ማካበድ ይወዳል ወለት ይነምላችሁ በጣም ትንሽ ነገር ማካበድ ይወዳል ወንድን ከሴት ጋር ካየ አሃ ይሄ ሰው ይበቃ እንደዚህ ነው ማለት ይላል ሴቷን ደግሞ ከወንድ ጋር ካያት ይሄ ለካ እንደዚህ ሆነበት ለዚህ ነው ይላል አስለና አያቅም ሚስቱ ትሁን እህቱ ትሁን ዘመዱ ትሁን ከሱ አጅነቢ ትሁን ወላሂ ይሄ ነው ይበዛው አሁን ባሁን ጊዜ በተለይ ማለት ነው ለሐሜት የሚቾክል ሰው ነው በዛ ምንድነው ይሄንን ሰው ወይ ደሞ ይሄንን ሙስሊም በመን አርጌ ላጥቃ ወይ ደሞ በመን አይቡ ላውጣ ነው ከዛ እንት ያሉ ያ ነብይ አላህ ያ አላህ መልክተኛ ወይ ሱብሃንአላህ አሉ እንዴት ይሆናል አሉ እንዴ እርሱን እንጠረጥራለን ወይ ያኒ እንዴት እንጠረጥሮታለን ሲሉ قال ان الشيء ادم مجرى الدم فخفت ان يهلككم شيطان بسو ልጅ እንደ ደም ስር ስለሚሸጋገር አሉ ያጠፋቸዋል ብዬ ፈራለሁ አሉ እንዳያጠፋቸው ከመንገድ ያ والله በርግጠኝነት እንናገራ ማለት ነው አብዛኛው ሙስሊሞች ያጠፋቸው ያለው ኢብሊስ ምንም የለም ሌላ ነገር ማለት ነው ምላሳቸው መቆጣጠር ያቃታቸው ሌላ ነገር ይቅርና ማለት ነው የሚያሙት እንደነሱ አይነት ሙስሊሞች ወይ ደግሞ እንደነሱ አይነት ተራሰው አምተው ጨርሰው መጨረሻ ወደ ዑለማዎች ወደ ተላልቅ ዑለማዎች እስከ ማለፍና እነሱን ስማቸውን አንስቶ ማለት ነው ስማቸውን አንስቶ እስከ መናገር እስከ መሳደብ እስከ ማማት ድረስ ያደረሳቸው ኢብሊስ እንጂ ሌላ ነገር የለም ማለት ነው ሚን ሀደል ሚንበር እኔ ከዚህ ሚንበር ነሲሃ አንተ በዱንያም ፈላህ ነጃ መውጣት ከፈለክ ማለት ነው በዱንያም በአኺራም ፈላህ ነጃ መውጣት ከፈለክ ሙእሚኖችን ማነው ዑለማዎችን አደራ በመላሰ እንዳትነካ لان اللحوم الاولياء اللحوم العلماء مسمومه የዑለማዎች ስጋ ማለት ነው የዑለማዎች ስጋ በዛ ውስጥ ሱም አለ መዳኒት አለ ያጠፋሃል ማለት ነው ማንም ዑለማዎች ስማቹን አጥፍቶ ወይ ደግሞ ስለ ዑለማዎች መጥፎ ነገር ተናግሮ በዱንያም በአኺራም ፈላህ ይወጣ አላየንም ዑለማዎቹን አክብሮ ዑለማዎቹን ወዶ ስለነሱ ጥሩ ነገር ተናግሮ ግን በዱንያም በአኺራ ይተዋረደ እስከዛ ድረስ ማንንም አልሰማንም ማለት ነው ስለዚህ አንድ ሰው አሉ ان الشيطان واضئ خطمه على قلب ابن ادم ابليس አሉ ሸይጣን በአደም ልጅ ላይ አሉ ማንኛውም አደም ልጅ ላይ ልቡ ላይ ይቀመጥና አፍንጫውን ላይ ያረቀዋል አሉ ልቡን ላይ ያረቀዋል አደም ላይ ቀልብ ላይ ከዛ አልፎ ተርፎ ደግሞ ስለ ዑለማዎቹ ወይ ደግሞ ስለ ዓሊሞቹ አይብ ወይ ደግሞ ስለ እነሱ ነው መናገር ወይ ደግሞ እነሱን አንስተን ሰማቸውን ማውራት በጣም ከባድ ነገር ነው ነግሬያቸዋለሁ ማንኛውም ሰው ዑለማዎችን ስማቸውን ለማጥፋት ወይ ደግሞ ስለ ዑለማዎች መጥፎ ነገር ተናግሮ ነጃህ ፈላ ይወጣል ሰማን ዑለማዎችን አክብሮ ዑለማዎችን ወዶ ደግሞ የተዋረደ ማንንም አላየናቸውም ማለት ነው ስለዚህ ሸይጣን አሉ ሸይጣን قال النبي صلى الله عليه وسلم ان الشيطان واضع خطمه على قلب ابن ادم شيطان قالوا يا ادم ليج لبو لا امطته ودمو قلبو لا افنجاون يتكبتال ودمو ازا لا يسقمطوال قالوا واذا ذكر الله يهسو يا الله ذكر يمارك هنا خنس اي تاخر يششال ودوها لا يملسال معناتنو واذا نسي يعني الذكر رستو دغمو ያደም ልጅ ማለት ነው ዚክሩን ይረሳ ከሆነ ምን ያደርጋል ኢልተቀመ ቀልበሁ ያንን ያደም ልብ ልቡ ያደም ልጅ ልቡን ይወጣዋል አሉ ፈዛሊከል ወስዋሱል ኸናስ ወስዋሱል ኸናስ ተብሎ የታወቀው ይሄ ነው ማለት ነው ሸይጣን እንደምታውቁት ብዙ ሚና ነው የተጫወተው በቅሰት ነብዩላህ ሙሳ سورة الكهف لاي الله سبحانه وتعالى ينقرن نبي موسى ببني إسرائيل وشتياك تتأيكو من هو أعلم ومن في الأرض بمدر لاي تاواكي سوى دم عواء مكرتا بمدر لاي عواكي سوى ما نبلو سيتأيكو نبي موسى أنين ينعلو فعاتبه الله الله السلام عليكم السلام عليكم زاري انديت نو گدايو مايك اهوني يسمع يا جماعه اهوني يسمع اوكي سلا موسى قصه يتناقرتو انا لا سلا موسى لا اينو ادل لم يقوم شيطان كميسراچو تنقولوچ است معنات نو اندميتاوقو نبياتن صلى الله عليه وسلم انه قران سلا نبي الله موسى ينجرن بسوره الكهف تستوصلاچو نبي موسى عند قنالو ببني اسرائيلوچ است قومو دعوه ايادرگو ودمو ايامكرواچو ابليس منو عند سو طياقي طيقاچو من بلو من هو اعلم من في الارض بمدر الله كالوت سووچ است اواقي ماننو ماننو سو اوقت يالو بلو سيطيقو منالو اني نينالو ابي موسى معناته نو بزين غزي الله انديت نو اني نين يمتلو كانت يميبلط باوقت الله اندزي اندزي نبوتا تاغنيو الله ملكتو نالو عاصا يبسل عاصا معناته نو بزنبيل ادرغه يزو هيد انا عاصا يطفابه بوتا لاي على عاصا يطفابته بوتا لاي يانن يتبالون سويه تاغنيو الله يعني يتتبس عاصا نو يتزغاج يتسرى معناته نو ያንን አሳ ያጠህበት ቦታ እዛ ታገኛለ ካንተ የሚበልጥ በውቀት ካንተ የሚበልጠውን ሰው እዛ ታገኛለ አለ በዚህ ጊዜ ተነስተው ከጓደኛቸው ዮሻዕ ኢብኑ ኑን ከሚባለው ተነስተው ሄዱ ባህር ላይ ሄደው አንድ ቦታ ላይ እረፍት ሲያረጉ እዛ ቦታ ላይ አሳው ጠፋባቸው ይሄ የሙሳ ጓደኛ የነቢ ሙሳ ጓደኛ ዮሻዕ ኢብኑ ኑን የሚባለው አሳው ሲወጣ አይቶታል ሲጠፋ ማለት ነው ግን እንቅልፋቸውን ተኝተው ሲነቁ ትንሽ መንገድ እንደተጓዙ ያንን ቦታ ለቀው ትንሽ ወደፊት እንደተጓዙ ነብይ ሙሳ ጠየቁ አቲና ገዳአና እስኪ ያንን ምግባችን አሳችን እንብላው ስጠን ብለው ሲጠይቁ አሁን አስተዋወሰ ሰውየው ማለት ነው አሳው እኮ ጠፋ እንደዚህ እረፍት ባደረግንበት ቦታ ከዘንቢል ውስጥ ወጥቶ ባህር ውስጥ ገባ ሱብሃንአላህ ወማ አንሳኒሁ ኢላ ሸይጣኑ ያንን አሳ ወጥቶ ባህር ውስጥ መግባቱን እንዳልናገር ያስረሳን ሸይጣን ነው እንጂ ምንም የለም መናገር ነበርብኛል አሳ እኮ ጠፋብኝ እንደዚህ አይነ ቦታ ቢይ መናገር ነበርብኛል ግን አሳው የተጠበሰ አሳ ተነስተ ውሃ ውስጥ ሲገባ መናገር ነበርብኝ ግን እንዳልናገር አለ እንድንለፋ ወደፊት እንድንሄድ ቦታውን እንድናጣ ሸይጣን አስረሳኛሉ በሌላ ቂሳ ደግሞ ያን ቂሳው ሙሉ ለመናገር አለ ወደፊት እንመጣበታለን ታሪኩን ግን ሌላ ቂሳ ደግሞ በነብዩ ዮሱፍ ቂሳ ማለት ነው ነብዩላህ ዮሱፍ እስር ቤት ውስጥ ገብተው ያንን ሁለት ሰዎች ህልም አይተው ህልሙን ያንን ህልም ከፈቱላቸው በኋላ ለሁለቱ ወጣቶች ማለት ነው ለአንዱ ምን አሉት ከእስር ቤት ይወጣል ብሎ ያሰቡትም ማለት ነው ንጉሱ ጋር ከሄድካሉት ከእስር ቤት ወጣ ንጻ ወጣ ንጉሱ ጋር ይርክ እንደሆነ ስለኔ ንገረው يعني እንደዚህ እንደዚህ አይነት ሰው እስር ቤት ውስጥ አግኝቼው ነበር ጥፋተኛ አይደለም ብለህ ንገረው ስለኔ ብለው ነግረውስ ነበር ለሰውየው ሰውየው ግን ነብዩላህ ዩሱፍን ወደ ስራው ሲመለስና ወደ ንጉሱ ሲሄድ ረሳቸው እስር ቤት ውስጥ ማለት ነው ስለሳቸው ምን ነገር ረሳ ፈለቢተ ፍስኒ بضع سنين شيطان اسرساونا يحيى الله باريا يحيى الله نبي السربيسوس 7 عامات 10 عامات متبلوا اسكن اندي يقيو يا ابليس اسرساو سويون انداينناجر معناتنو انديو مصرحا لا سويو ياستواسمهشينو نغوسو يعنيو يغبص اگر نغوس معناتنو حلمايتو بزانو ياستواسو كن شيطان من ادرغو اسرساو والو فلبيس في السجن في السجن بضع سنين بذا مكنيات بشيطان تنكون مكنيات نبي الله يوسف ايه كله غزي انتو استقيو معناتو اسر بيت استقيو بتام يميغرمو شيطان كم يسراو سراوچ جاء في كتاب عجائب المخلوقات للامام القزويني عند امام القزويني يميبالو عالم يتناغروت عند بتام بيميغرم قصه الله شيطان كم يسراچو سراوچ معناتو كم يسراچو تنكولوچ وسط عند جزي قالوا بدرو جزي نو عند سو بعند مندر وسط عباده يميارق عند عابد نبرالو عباده يميارق سو معناتنا ان هي عباده يميادرق سو اذا كبابي اذا مندر لا يالو سووت يميسروت كالله الله انتتو ليلا نجر يكزالو ليلا نجر يكزالو ان ሌላ ነገር የሚገዙት እንጨት ስር ሆነው ወይ ደግሞ እንጨት ስር ቁጭ ብለው ለሌላውት ይሰግዳሉ በዚህ ጊዜ ይሄ ዓሊም ወይ ደግሞ ይሄ ዓቢዱ ተበሳጭቶ ያንን እነሱ ኢባዳ የሚያደርጉት ነገር ለምንድን ነው ማላፈርስባቸው ያንን እንጨቱን ቆርጠዋል ብሎ ተነሳ يعني ሰዎቹ እዛ ቦታ ላይ ሄደው ያንን ነገር እንዳያብዱ ማለት ወይ ደግሞ ኢባዳ እንዳያረጉላቸው እንዳያደርጉ እና እንትን ይዞ ተነሳ ትልቅ መጽረቢያ ይዞ ተነሳ كذا من قال لا يتقوازه شيطان متبت ابليس معناته فقال له اين تريد يتنم متهيدو علو يتنم متهيدو شيلو قال من لو هي عابدو الى اين واي شيء تريد يرحمك الله بلو شيطان سيطيقو اريد قطع هذه الشجره التي تعبد من دون الله اتشيك الله بستقر سووت يمي عباده يميارغولاتن انچت لقرطاتنو ميهدو على فقال له ما انت وذاك اهن اهن لما درك متيرو لمندنو علي تركت عبادتك وتفرغت لهذا يمتادرغون عباداتته لمونو كن من عجبه يلوال انت من يعجبه حال ይሄን ለመናገር ወይ ደግሞ ይሄን ለማድረግ የምትሄዱል እንደዚህ አለም ኢብሊስ የሚለው አንድ ሰው እኮ ዳዕዋ ለማድረግ ኸይር ነገር ለመስራት ምን ያረጋል ሸይጣን ይመጣብህና አንተ እንደዚህ ለምን ታረጋለህ ምን አከበህ ምን አናገረ ሰው ምን ይልሃል يعني አያምርም ባትናገርሻል ምን አገባኝ ብሎ ቁጭ እንዲል ማለት ነው ምን ይለዋል አንተ ምን ያገባሃል አለ يمتادرغو العبادة تتحو الذي تروط الله فالقوم إن قطعتها يعبدون غيرها إنه يسوي تكو علو إهين ننشات بذكور تم علو إبليس كون ميان ناقرو إهين ننشات بذكور تم إنسو ليلة إنشات مقذاتها تواي كرام علو فقال العابد إيه عبادة ميارغو صومن علو لابد لي من قطعها إهين ننشات كمقرط ودهو على الملس علو فقال إبليس بزين جيز ابليس من قالو انا امنعك من قطعها اهن انشت اندات قرطما اني كلكلها له قالو قومي فلمها له قالو كذا يا عبيدنا ابليس تيازو سيايازو هي عباده يميرغو سويه بالله قوه سلم يهد هذا العابد فصارعه فضرب به الارض شيطانا انسته مريت لا يدفعه مالتنا على فكره على فكره شيطان شيطان مثلا بتقام دكامانو يعني بتنكل نو سوتين يمياشنفو انجي فلفيت وند لوند ويدمو وندوت اندميفالمو فلفيت قومو مفالما يشلوم شيطان بتقام دكامانو عند صحابي اتوقع عمار بن ياسر نو مثلا كشيطان كذي بفيت بتقام يعني بصيفو يتجاوتبت عند حديث الله المهم يعبدو شيطان المريت لا يدفعو بزين كذي شيطانو اطلقني حتى اكلمك لككني الشيء انا اقرها اللو علم كذا عبيد لككو فقال له يا هذا إن الله تعالى قد أسقط عنك هذا الله كوهن كانت لا يورد له بانت لا قداد يلم وله عباد في الأرض بمدر عبادهم يا رقوب سوت علو لو شاء أمرهم بقطعها الله بفلق كل نسون دي قرطو يا رقات جوال أنت من هنقرها تناقاري ملتوال دعوة يا رقصو مل بتأمد الله يملانو أنت من هنقرها ودمو من هنقبك بها لالو فقال له الآبد لا بد من قطعها اتين انشت كما قرت ودها على الامسيل اخلك لها اللولة في اللي فيتش يقوموا اهنا امتازوا ولتنى قزيم دفعوا عليهم عبدوا شيطانون تعالوا مالتنوا سوستنى قزيم من هلو ابليس هون تنستو لككين يالو لككين عند نقر لنقر هلو من دن نمت نقرين يالو اني يالو عند نقر ستحلو هنا نقر كما درق تملس هلو يالو قال ما هو من دنو أنت متارق اللي يالو فقال له أنت رجل فقير أنت دها سونة فلعلك تريد أن تتفضل على إخوانك وجيرانك وتستغني عن الناس دها سلونك من ألبات قنزبك أغنية كسووت ليت على نقر أغنية هنا كسووت يبلت هنا متى التفلق لهنا لمن ألغراهم مالو فقال نعم إيش من بمن دنو مثلاً يالو فقال إبليس ارجع عن ذلك ولك علي أن أجعل تحت رأسك كل ليلة دينارين تأخذهما تنفقهما على عيالك وتتصدق منهما فيكون ذلك أنفع لك وللمسلمين من قطع هذه الشجرة هل يالو أنت ما رجل لها نجر هل ولت دينار ولت دينار تراس أتقباس كم تقلها له ماتا ماتا مالتهم تواترك كنكلف ستنكا فلتون دينار توسدونا لبيت سبوتهم لمسلموتهم صدق أكذا وتارق الله جونا السو الشالحال إهينا ننجاتكم متقورت السو دنان السو الشالحالنا أهون إهي كذي تملس يلوال كذان السبع فتفكر العابد إهي عبادة أدرقو إهي ميارقو سوية إنجاتوا اللي قرت إمتاو السبعنا كذا صدقت فيما قلت لا الكون أقر ونتنو من عرق اللي نعلا ولا من قرطال ولا من ولا بيتي على الملس بلو فعاهدني على ذلك القبال يلوال لإبليس مالتنو فقال له إبليس أقسم لك بالله بعد الله اسم أمل لها اللوالو وعاد العابد إلى متعبده كذا ودزا عبادة ودم يادر قبت بوتا تملسو يانن إبليس قالي قبلت النقر اللي وست تزقاد جمالتنا بقى تتوت تملسا لالله بلو يتنسى ولالله بلو يادر ينبرو النقر تتوت تنسى بزين جزي ما تاتني توتوات سينقا ألقاون وينمو تراسون كف سيارك تراسو سره لتدين راقني كذا يعني دينار وصدو جنزبو مالتنا لبيت سبوتهم لراسهم سلاك أميرقهم متكم جمرة كذا يعني نسلين جاتو قداي رسو بيك أنو بيت واتو سنسا ياتي ملتوان ديناران يا قنياتال يا سلين جاتو قداي بكا رسو منم مما استوصونا قليلا مترش على يالو عندك أن قوات سنسا ياتي ملتوان دينار عدات كيت دورو كم يا قنيات كتراسو سرمانك አሁን በጣም ተናደደ እቺ እንዴት ይዋሸኛል ይሄ ኢብሊስ ትላንትና ቃል ገብቶልኝ በቀደም እንደዛ ተናግሮ ቃል ከገባልኝ በኋላ መልሶ አሁን ያታልለኛል ብሎ አሁን መጥረቢያውን ይዞ ተነሳ ከዛ ልክ መንገድ ሲጀምር ከኢብሊስ ጋር ተገናኘ የት ነው የምትሄደው አለው እንዴ ያችን እንጨት ለቆርጣስ ነው ተመለስኩታ ነው فقال له لا تستطيع اتسلم قال ترغب اتسلم قال وليما لمن دنو شلو قال انا امنعك اذا انا كلكلها له قال يا تشنجت اندال تقرط انا كلكلها له قال كزان يا تلانتنا انستو مريثا يا فرطوا عبدو زاري ما فرطوا له ابليس بنو لك سي يازو ابليس انستو يانن عبدون مريثا يا فرطوا كزا تكرم هي عبدو ما لسنو بقدم سنغنان 3 يتالكو 3 يافرطكو زاري انت لتاشنفين كان قالو ازيغا ابليس عند نغر تناغره من هلا سمعني قالو لمن انداشنفكو تاقالهن قالو لمن دنو قال بقدم 3 غزي يافرطكين 3 غزي يدفحنيكو يتقطع አሁን ለአላህ በለሰለወጣህ ነው አለ ለጌታ ለአላህ በለሰለወጣ በዛ ምክንያት ነው ልትደፋኝ ልታስወድቀኝ ቻልከው ዛሬ ግን አለው ያንተን ይያንጹል ነበር የወጣው ለአላህ ብለ አይደለም አለ ያቺ ሁለት ዲናር ስለጠፋች አለ ወይ ደሞ ያቺን ብር ልክ ትራስ አንስተ ስታያት ስታጣ በዛ ንዴት ነው የመጣው አለ ኢኽላስ ስለጣህ ማለት ነው ወደሞ ለአላህ ብለ የምታደርገው ነገር ስላልሆነ አለው ዛሬ ቁዋ አጣህ አለ በቃ ከውስጥ ያለው ቁዋ ተጨምቆ አለቀ በምን ምክንያት ለአላህ Subhanahu Wa Ta'ala ሰላማ ያደርገ ማለት ነው ስለዚህ ሸይጣን የሚያደርገው በጣም በጣም በጣም ብዙ ነገር ነው ለዛሬው እዚህ ላይ ይብቀንና ኢንሻአላህ በሚቀጥለው ሳምንት አንድ በጣም የሚገርም ከሸይጣን ጋር የተደረገ ውይይት ማለት ነው ከሸይጣን ጋር የተደረገውን ቃለ ምልልስ አቀርብላችኋለሁ ማድምጽ ነው የሚቀርበው የሚለውን ኢንሻአላህ